بسم الله الرحمن الرحيم. يا أختنا بالله لا يغويك ذا الشيطان، إن الحجاب فريضة من ربنا المنان. صحابة وچن يامبركة كتشوا أنست كونجونج جن يعقبات هلو شهيدنا صحابة وچ شهيد مهون يفلقى ያቺ ቆንጆዋን እንስት ያግባ እስከ ማለት ደረሱበት። ይህች ማናት? እስቲ ወደ ታሪኩ ንግባ። አባቷ ዘይድ ከሪሳላ በፊት የሞተ ነገር ግን ነቢያችን አለይሂ ሰላቱ ወሰላም ያማረ ልብሱን ጀነት ውስጥ ሲጎትት እንዳዩት የተናገሩለት ወንድሟ ሰይድ የሰይድና ዑመር ረዲየላሁ ዐንሁ ልጅ ፋጡማን ያገባ ነው። በቁንጅናዋ መካ ውስጥ የሚወዳደራት አልነበረ። በወጣትነቷ ቤተሰቧን ያሰለቸው የሷን እጅ ሊጠይቅ የቤቱን ደጃፍ የሚጠኑት የሰዎች ብዛት ነው። የቁንጅናዋ ሲገር በተጨማሪ የቋንቋ ቅልጥፍናዋና በምትገጥመው ግጥም ማንም ሴት አትሞክራትም ነበር። አኽላቋን እንደ ተምሳሌት አድርገው ቁረይሾች ሴት ልጆቻቸውን የሚመክሩበት ስነ ምግባር ነበራት። ቆንጆ ነች፣ ያገባት ሁሉ ሸሂድ ነው። አዎ፣ ባል ባገባች ቁጥር ባሏ በምንም ሰበብ አይሞትም ኢላ በአላህ መንገድ ላይ ሸሂድ ካልሆነ በስተቀር። እንዲያውም ታላቁ ሰሃቢይ አብዱላህ ኢብኑ ዑመር የሰይድና ዑመር ኢብኑ አልኸጣብ ልጅ ሲናገሩ ሸሂድ ሆኖ መሞት የሚመኝ ይህችን ሴት ያግባ ብለዋል። እስቲ የመጀመሪያዋ ባሏ ማን ነበር? በለጋው እድሜዋ ይህንን ታሪክ የሚዘግበው ሰው ሲገልጽ ወንዶች ሊያገቧት ጧፍ ያደርጉባት ነበር ብለዋል። ሁሉን ወንዶች አሸንፎ ነሲሙን ያገኘው አብደላ የማን ልጅ ነው? የሰይድና አቡበክር አልሲዲቅ ልጅ ነበር። አብደላ ይህችን ልጅ ካገባ በኋላ ሐሉ ይቀየራል። ካጠገቧ አይለይም። ከኢባዳው ከትጃራው ከአባቱ በእርሷ መሽጉል ሆነ። ይህም አባቱ አቡበክር ስዲቅ ጠርተውት እስኪቆጡ ድረስ ነበር ኃላፊነቱን የተዘናጋው። አንድ ቀን አባቱ አቡበክር ስዲቅ ሰላታቸውን ከረሱል ሰለላሁ ዐለይሂ ወሰለም ጋር ለመስገድ ወደ ነቢያችን አለይሂ ሰላቱ ወሰላም መስጂድ ሲሄዱ እግረ መንገዳቸውን ልጃቸውን አብዱላህና አብረው እንሂድ ብለው አስነሱት። አብዱላህም መንገድ ከመጀመሩ በፊት ሚስቱን ሊሰናበታት ማር የሆኑ ቃላቶችን እየነገራት ሳለ አባቱ አቡበክር ሲዲቅ ተተውት መንገዳቸውን ወደ መስጂድ ነበዊ ይከተላሉ። አቡበክር ረዲየላሁ ዐንሁ ሰግደው ሲመለሱ ልጃቸው አብዱላህ እስካሁን ድረስ በበሩ ስር ያንን ጣፋጭ ንግግሩን ከሚስቱ ጋር ሲለዋወጥ ይደርሱበታል። እንዲህ አይነት ሚስትስ ብትቀር ይሻላል፣ ወንዶች ይስማሙ ይሆን? አልሙሂም አባቱን ተደናግጠው ሰላተህን ጀመዕ አደረከው እንዴ ብለው ሲጠይቁት ተሰገደ እንዴ በማለት መልሶ ጠየቀ። ሰይድና አቡበክር አው ብለው ከመለሱለት በኋላ ያ አብዱላህ ይህች ሴት ከእንግዲህ ከኑሮህ አሁን ደግሞ ከፈርድ ሶላት መሽጉል አደረገች ፍታት ብለው ይጠይቁታል። እኽዋኒ ወአኸዋቲ አብዱላህ ይህችን የሚወዳት ሚስቱን ዱንያና አኼራን ያስረሳችውን ሚስቱን ይፈታታል ወይስ? ከነቢያቶች ቀጥሎ የመጀመሪያው ደረጃ የያዙት አባቱን አቡበክር አልሲዲቅን አልፈታም ይላል። ይህች አብዱላህን ከኢባዳ ከንግዱ ከማኅበራዊ ሕይወቱ ቢዚ ያደረገችው ሴት ማን ትሆን? ግድ የለም ማንነቷን አንቸኩልም፣ በታሪኩ መጨረሻ ላይ የምናውቀው ይሆናል። የአብዱላህ መልስ ምን ይሆን? ሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ ፍታት የሚለውን ቃል ልክ ከአፋቸው እንደወጣ ልጃቸው አብዱላህ የሰማውን ማመን አቃተው። በህልሜ ነው ወይስ በእውኔ? ለአንድ አፍታ ብዙ ነገር በአንጉሉ ተመላለሰ። ማንን ፍታት? ማን ነው ምፈታው? አብሪያት ይዋልኩ አብሪያት ያደርኩ ናፍቆቷን አልቻልኩ ጠላቅ የሚባለው የብረት አጥር ሲለያየን ምን ሊሆን ነው? ምን አጠፋው? እርሷስ ምንድነው ወንጀሏ? ይህ አላህ ድረስልኝ በማለት ያሰበሳለ። አሁንም በል ያየሁ የሰማሁ ሂድና ፍታት የሚለው ጠንካራ የአባቱ ተዛዝ ያዘለ ንግግር ካለበት ውጅምብር ውስጥ ይከሰክሰዋል። አብደላ ነፍሱን ካወቀ ጀምሮ አባቱን አንድ ነገር እንቢ ብሎ ያውቀም። አንድ ቀን በአባቱ ላይ አምጾ ያውቀም። ለአባቱ ታዛዥ ነበር። ዛሬ ግን ይገባበት የማይፈልገው ሁለት መንገድ ከፊቱ ድቅና አለበት። አባቱ ማጣት አይፈልግም። ፈጽሞ የማይታሰብ ነገር ነው። ነገር ግን ህይወት ከሚወዳት ሚስቱ ተለይቶ መሰቃየት መሆኑን እየተረዳ የአባቱን ሐቅ አብልቶ ወደ ሚስቱ እየተራመደ ሳይሆን እግሩ እየሳበው ራሱን እንደሳተ ሰው በህይወቱ ለመጀመሪያ ጊዜ መናገር እንደጀመረ ህፃንም በተወሳሰበ አንደበት ለሚስቱ አንቺ ጣልቅ አላት። ሚስቱም ይሰማችሁን ማመን አቃታት። ከጥቂት ጊዜ በፊት አብደላ ይነግራት የነበረው ባል ለሚስቱ ያለውን ፍቅር አክብሮትና አዝነት የሚገልጽ ቃላቶች ነበር። ግን አሁን ለምን ጠላቅ? ምን አጠፋው? ባሌን ምን በደልኩት? ምንስ ቀየረው? እያለች ልትቆጣጠረውና ልታቆመው የማትችለው እንዳሻው የሚወርድ እንባ ፊቷን አጥለቀለቀው። አብደላና ሚስቱ ከተፋቱ በኋላ ስለተለያዩ የሁለቱም ሐል በጣም አሳዛኝ የሚያሳስብ ነበር። አሁንም ይህን ታሪክ የዘገበው ሰው የአብደላ ሐል ሲገልጸው ፈመረት ቢሂ አያም ሰውዳ ከለይሉ ሙስሊም ባዕደ ጠላቅ። አብደላ ሚስቱን ከፈታ በኋላ ያሳለፋቸው ቀናቶች የሌሊት ጨለማን የሚመስል ጥቁር ቀናቶችን ነበር ያሳለፈው ብለዋል። አሁን አብደላ ያደር ሲሄድ ህይወቱ ለምን ወደ አልፈለገበት መንገድ እንዳመራ ሰበቡን መመራመር ይጀምራል። ችግሩ ምኑ ላይ እንደሆነ ወዲያው ይደርስበትና በህይወቱ የሚጠበቅበትን ሐቆች ለሁሉም ሊሰጥና ሊያዳርስ ለራሱ ቃል ገብቶ ይነሳል። ባለቤቱም አይኗን ከፍታ ከአብደላ ጋር የነበራትን ትዳር ያሳለፉትን ጊዜያት መለስ ብላ ስታስበው ባሏን በኸይራት በኢባዳውና በኑሮ ማበረታታት ሲገባት ከሁሉም ነገር እርሱን መሽኩል ማድረጓ ተሰማት። አንድ ቀን ሌሊት አቡበክር ረዲየላሁ አንሁ ሰላተል ቂያም የቤታቸው ጣሪያ ላይ ሆነው ሲሰግዱ ከታች ልጃቸውን የአብደላን ድምጽ ይሰማሉ። ከዚያው ጣሪያ ላይ ሆነው ወደ ታች ሲመለከቱ አብደላና ሚስቱ በአንድ ግርግዳ ተለያይተው እርሷ ከውጭ ሆና ጆሮዋን ግርግዳው ላይ ለጥፋ አብደላ በዚያኛው ጎን ሆኖ በሰራው ባጎደለው የተጸጸተበትና የሚስቱን ናፍቆት አለመቻሉን የሚገልጽ ግጥም ሲገጥምላት አዩ ሰሙ። የሚገርም ነው። አቡበክር ሲዲቅ ሰላተ ሌሊት ላይ ናቸው። ልጃቸው ደግሞ ምን ያህል ፈተና ላይ ነው ወደቀው። ሰይድና አቡበክር ግጥሙንም ሰምተው የልጆቹንም ሁኔታ አይተው ሰላታቸውን አፍቅተው ያ አብደላህ በማለት ተጣሩ። አብደላህም እንደተነቃበት በመረዳት አሁንስ በቃ በኔና በሚስቴ መሃል ያለው ትዳር አለቀ እንዳላያት ታዘዝኩ። አሁን ደግሞ የተጠራሁት ድምጼንም እንዳትሰማ ድምጿንም እንዳልሰማ በቃ እንድርቃት ሊነግረኝ ነው ያ አላህ በማለት ወደ አባቱ ዘንድ ቀረብ አለ። አብደላ ውስጡ እየፈራ ጉልበቱ አልሸከመው እያለ ከአባቱ አንደበት የተበቀውን አሁንም ሁለተኛውን ጠላቅ ስጣት የሚል ነበር። ሰይድና አቡበክር ሲዲቅ ወደ አብደላ ጠጋ ብለው يا عبد الله ميستهن ملسات علوت عبد الله يسمعون ما مناقاته منم ليلا نغكر ساينناكر وهم كاباتو ليلا تشماري نغر سايسما ود ميستو سيروت فيت لفيتو دنگت دقن يالبتن ايمن كرامامي بالاون بارياون ياينا يفلكبتن نصانه اند زاري تدسچالاوكم بمالت ميستو ياللچبت فطنو بمهيد يمسراچون ينكراتال ميستو قسقز بلا الملسم تلوالچ عبد الله ميستون لبزو ساعاتات يلمامطال يلمناتال اشافرين اشافرين تلالچ كاون بوحالا راسون اندمي اشاشل لدنياونا لاخيراو لمسرات تعتقو اند تنسى بينكراتم አይሆንም ብላተ ተገስቱ እስከሚማት ድረስ ደጅ ታስጠነዋለች በመጨረሻ ከብዙ ድካም በኋላ ወደ ቤቱ ተመለሳለች ይህንንም ያደረከችው ኩራት ኖሮባት ሳይሆን ወይም ስለወደዳት ንቃው ሳይሆን የምትወደውን ባሏን ለማሻሻል ብላ ነበር ከዚህ ቀን በኋላ አብዱላህ ወደ ኑሮውና ኢባዳው ተመልሶ አባቱንም አስደስቶ ከሚስቱ ጋር የደስታና የፍቅር ኑሮ ሲኖር ሰዎች በአብዱላህ ትዳር እንደ ተምሳሌት ይወስዷቸው ነበር። ነገር ግን የወደር ያልነበረው የባልና ሚስት ደስታና ፍቅር ባጭሩ ሊቋጭ ሆነ። አብዱላህ አንድ ቀን ለሚስቱ መጥቶ ቅርቡ የመሞት አይነት ስሜት አለኝ ከኔ በኋላ ሌላ አታግቢ ይላታል። አብዱላህ በዚህ ንግግሩ ሚስቱን የውጅም ብርውቅ ያኑ ሲከታታል በጣም ተጨነቀች ተጠበበች ይባስ ብሎ አብዱላህ ከኔ በኋላ ሌላ ባል እንዳታገቢ ድጋፍ ይሁንሽ ዘንድ በማለት አንድ ትልቅ አተክልት የሞላበት መሬት ወይም ሐዲቃ ይሰጣታል። የሚስቱ ስጋትና ጭንቀት ባሰ። አብዱላህ እውነት ሊሞት ነው? መቼ? እንዴት? እንዴት? የሚለው ጥያቄ አጭናነቃት። ቀጥሎ ምን ይሆን በክፍል 2 ተረካን ከናኝ ሰላም አለይኩም ወራህመቱላሂ ወበረካቱ ቱናጂል አሊያ ረኡፍ አልወዱድ ወተድዑ ወተርጁ ቢጡል ስጁድ ለረቢከ ሐታ ዩቂማ አልሁዱድ ለኩል خلائق يوم الزحام فيقبل ربي منك الرجال.